الشيطان الرجيم. إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار. كدأب آل فرعون والذين من قبلهم كذبوا بآياتنا فأخذهم الله بذنوبهم والله شديد العقاب. قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد. قد كان لكم آية فئتين التقتا قد كانت لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين. والله يؤيد بنصره من يشاء إن في ذلك لعبرة لأولي الأبصار. زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث. ذلك متاع الحياة الدنيا والله عنده حسن المآب. صدق الله العظيم. مايك فري. عفوا إن شاء الله. ما شاء الله يا جماعة. قرآن سكرة من يتأمل استنقروني والله بزي أنا الدمسنا بزي أنا توبت بزي أنا ميسازن يمياسلك اس قرآن ست سماء راسوكو يفسر لكو والله بزي آنت كاكراو اندسو راسو ايقبه ايتفسر نو ميهدو اون ليلا سو كرابن لو لمسالي ونت يقرآن انتن يبلاشال. سبحان الله استو دعا رقو تولا تشوم يعني طرو دمس اندي ست اچو تستاوسون دهوني ብዙ ጊዜ እነገርኳችሁ አንዱ ወጣት ነበር ሱብሃንአላህ ይሄን ሰው ይወሳስታውስ እና ጥሩ ድምጽ አድርጎ ቁርአን የሚቀራ ሰው ሲሰማ ደሞ ያን ወጣት ነው ትዝ የሚለኝ ማን ነው እሱ ዑትበተል ቁላም የሚባለው እስቲ ወላሂ ላስታውሳችሁ አንዳንድ ዑለማዎች ምን ይላሉ የነዚህን ሰዎች ስማቸውን ጠቅሰ የነሱን ታሪክ መጥቀስ እኮ ኢባዳ ነው አሉ ለአንኑ አንዳንድ ሰዎች አሉ በዚክርህም ይዝከሩላህ እነሱም በመጥቀስ ብቻ አላህ ያኒ ተስተውሳለ ዑትበተል ቁላም ወጣት ነው ሰውየው እና ሼህ ወሂድ የሚባሉ ሼኹ ማለት ነው ይድሮ ነው በሳሊሆች ጊዜ ነው ምላቹ ሼህ ወሂድ የሚባሉ አንድ መጅልስ ነበር ክልክ እንደ መጅልሳችን እንደዚ ከተማሪዎቹ አንዱ ዑትበተል ቁላም የሚባለው ነው هذا الشاب دعاء درجة عندك أن من عليه اللهم يا ربي سوست دعاء رجلنا تقبل لنا عليه عندنا دعاء يقول أعطيني صوتا جميلا أقرأ به القرآن ما إن إنسان سمعه إلا بكى بتأم ترد مسجدنا لنا قرآن سكرى من لنا يوم سو فاسقون فاجرون مؤمنون قرآن سيسمى كدمسيه كتشبنا على كسال እንደዚህ አድርግልኝ አለ እንደዚህ አይነት ምኞት ሰምቼ ማላቀም ነው والله ድምጽያ አሳመርልኝ ሁሉ ሰው ቁርአን ያንተን ቁርአን ሲሰማ በድምጽዬ ያለቅሳል الله الله الله والله العظيم እንዴት የመሰለ ዱዓ ነው ተቀበለለት الله سبحانه وتعالى ሲቀበለለት ምን ይላሉ ዑለማዎች የሱን ቀሳሚ ነግሩ ውጭ ከቤት ውጭና ከመስጊድ ውጭ ቁጭ ብሎ ቁርአን ሲቀራ ሴትም ወንድም ህፃንም ትልቅ መጥቶ እዛ ቁጭ ይልና ሁሉ ያለቅሳል hatta kan nasara እነዛ ክርስቲያንና ይሁድ እንትኑ ቁርአኑን ሲሰሙ ዝም ብሎ እንባቸው ይመጣና ያለቅሱ ነበር ምክንያቱም ዱዓ ተስለ ተቀበለለት አላህ ሱብሃነሁ ወተዓላ ቁርአኑ ሲቀራ በጣም በጣም ይመስጣል። ይህ ደግሞ ያኒ እንደ ከባድ ነገር አታዩት። ለዳውድ ሰይድና ዳውድ የወረደው ቁርአን ምንድነው ሁላችሁም ታቃላችሁ? ምን ይባላል? መዝሙር ዳውድ ይላሉ ክርስቲያን። በቁርአን ደግሞ ምን ይላል? ዘቡር ይባላል። ዘቡር ማለት መዝሙር ነበር። የዳውድ ቁርአን እኮ ብዙ እንትኑ መዝሙር ነው፣ አላህን ማመጎስ ነው። እና እሱ መዝሙር ሲያደርግ ጠቅላላ በአዱንያ ያሉ ተራራዎች ከሱ ጋር መዝሙር ያደርጉ ነበር። ወፎች፣ በሰማይ ያሉ ወፎች ሁሉ ተሰብስበው የዳውድን ድምጽ እየመለሱ መዝሙር ያደርጉ ነበር። አላህ በቁርአን ይህን ነገር አሰፈረው፣ እንደዚህ ብሎናል። نعم والجبال يقولوا اوبي معه كسو جا مزبورون بي بلو الله عززاتشو ماتنو سلازي عتبة الغلام عندنا ودعا من نبر تردن سستنينا سك اراه اللي سوم ياسلك سيوانا علال هلتنيا تياك من دنو اللهم مالي لا تجف عيني من الدموع خشية منك አንተን ፍራቻ ያንተን ትልቅነት ያንተን قدر ያስተዋስኩና የጀሃነብን እንትን ያስተዋስኩ የጀናን እንትን ያስተዋስኩ እንባዬ አንድ ደቂቃን እንኳን ያኒ አይኔ ከእንባ እንዳይደርቅ አርግልኛለ። ያኒ እሽባና 24 hours እንባዬ ልክ እንደ ወንዝ ያኒ እንዲጎርፍ አርግልኝ። በቃ አንተን አስተውሳለሁ፣ ያንተን ትልቅነት የጀና ነገር የነቢያችን ነገር የነቢያችን ናፍቆት የፍርደውስ ዓላ ምኞት የን ሁሉ ጊዜ አይኔን እንዳለቅስ አድርግልኝ አለ። አላህ ተቀበለለት። ሱብሃንአላህ። ሶስተኛው አላህ ልቀበልም አለ። ምክንያቱም ኺላፍ ሱና ነው፣ የሱናን መንገድ መተው ስለሆነ አልቀበልም አለ አላህ። እሱ ምንድነው? ያ ረቢ እኔ ሴት አልወድም አለ። ሴት አልፈልግም፣ በቃ እንዳለሁት ሴትን ሳልቀርብ ጅማዕ ሳላደርግ ለመሞት ፈልጋለሁና በቃ የኔን የሴክስ ስሜት በሙሉ ድርቅ አድርገው አልፈልግም አለ። አላህ አልተቀበለውም። ምክንያቱም ከነቢያችን አይበልጥም። እሱ ነቢያችን አገቡ፣ ፈቱ፣ ይበሉ ነበር፣ ይጠጡ ነበር፣ ይተኙ ነበር፣ ይነሱ ነበር፣ ይሰግዱ ነበር፣ ይተኙ ነበር፣ ያገቡ ነበር፣ ይፈቱ ነበር። ኸላስ ሀዲስ ሱነት ነቢ ሰለላሁ ዐለይሂ ወሰለም። አላህ አልተቀበለውም። ስለዚህ ከነሱ አንድ ምንድነው ድምጽ እንትን አድርግልኝ አለ። አላህ ሰጠው። ሱብሃንአላህ። እንባዬ ደግሞ አታድርቀው አለ፣ ሰጠው። ታቃላችሁ ሰውየው እድሜው እስከ 74 75 አመት ቆየ። በመጨረሻ ወደ 65 አመት ሲደርስ አላህ ሱብሃነ ወተዓላ ፈለገና ስለሚወደው እኮ ነው ፓራላይዝ አደረገው። ሰውነቱ በሙሉ ፓራላይዝ ሆነ። كيف paralyze ይሆናል? አላህ እየወደደ ቁርአን ሲቀራ እያለቀሰ በሱ ቁርአን ብዙ ሰው እያለቀሱ ኢባዳ እያደረገ እንዴት አላህ ሲጠላው ነው? ሲጠላው አይደለም ሲወደው ነው። እንግዲህ paralyze ሰውነቱ በሙሉ ሸለል አደረገውና አልጋ ላይ ተኝቶ አይነሳም። لكن الله الله والله يا اخي እኔ يا اخي ለምን እንደዚህ አንሆንም يا اخي سبحان الله ምን አለ ከአላህ ጋር ግሪክ ክርክር ጀመረ። አሁን ربي يا له والله اني احبك وانت تعلم اني احبك والله يسلك سالمتنو يا ربي انت تاقله اندمودده بتام لمودده تاقله دمو اندمودده ان يوددكو يه نجر قطات ماورده انكون سلا طلح يا دلم يه 101 بمتو نو مقبلو انت يوردكبني والله قبلوا له ولك الحمد ولك الشكر الى الابد لكن عند نجر الفقد له مالي لا الله كنو عند نجر جن الاسم ما بدركو من دنو يا ربي كيف تحرمني من صلاة الجماعة هل يكرنا يا دنيا نجر الفلقم سونتين بارالايز ادرك او صلاة الجماعة اندمار ولا لا يميت امان نجر كصلاة الجماعة عند تارك ان يالله يهم مالك ابن ماله الله الله الله الله سبحانه وتعالى من ادرقه الله اكبر سيل لسلات سونته بمول يفتال وضوء ادرغال والله ينقص سانب يتدغاغم اكو نو امباي لك اند غرف نو يموردو ان الله اكبر سيسما سونته كله يفتالنا وضوء ادرغال هدو ود مسجد سجدو يمطال اندغنا بارالايز هونال ዙህር ሰገደ ፓራላይዝ እስከ አስር ይሆናል። ከዛ በኋላ አስር አዛን ሲሰማ ይከፈታል፣ ውዱ ያደርጋልና ወደ መስጊድ ይሄዳል። ሲመለስ እስከ መቅሪብ ደግሞ ፓራላይዝ ይሆናል። እንደዚህ ያለ ስንት አመት ቆየ? ከዛ በኋላ በእድሜው ሞተ ሰውየው ማለት ነው። ስለዚህ እውነቴ ነው፣ እኔ ለየት ስፔሻል የሆነ ዱዓ ነው ያደረገው። ድምጽ ያምር አሳምርልኝና ሁሉ ሰው ቁርአን እንዲወድና እንዲያለቅስ ያለው። እሺ ሰምተናል እንግዲህ። ኢነል ለዚነ ከፈሩ ለን ቱግኒያ አንሁም አምዋሉሁም ወላ አውላዱሁም ሚነላሂ ሸይአ ጠይብ ድርሻቸው ወኡላኢከ ሁም ወቁዱ ናር። እስቲ በዚህ አያ እንጀምር። ዛሬ ኢንሻአላህ ወንድሞችና እህቶች ለስንት ቀን ጥያቄ ይጠይቁና ያኒ ጊዜ ስለሚወስድ ወይም ደግሞ ግማሽ ሌሊት ስለሚሆን ጥያቄዎቹ ለነገ ለነገ እያለን ብዙ እንትን ያደረግነዋለን እና ዛሬ ተፍሲር ትንሽ አሳጥረዋለሁ። ምክንያቱም ለነዛ ጥያቄ የተከማቸ ጥያቄ ሊኖር ይችላል። ለነሱ እድል እንድንሰጥ ኢንሻአላህ። ኢትዮ አለ ኢትዮ ሁሉም ደሴት ኢትዮና ፍላጎታችን ነበር የመዘገቡት ካሉ ኢንሻአላህ የነሱን ጥያቄ እንመልሳለን። እሺ ወደ አያው እንሂድ። إن الذين كفروا لن تغني عنهم أموالهم ولا أولادهم. يقول سبحانه وتعالى كفروا بقرآن كفروا كالي الزوست من يقبال شرك من يقبال نفاق من يقبال. طيب نفاق كالي إزا شرك يقبال إزا كفر يقبال، شرك كالي إزا كفر يقبال إزا نفاق يقبال. يعني عندو كسوست كتتكسي الشرك والكفر والنفاق እህትማማቾች ናቸው። እነዚህ ካንድ ማህፀን የወጡ ናቸው። ድርሻቸው ደግሞ አንድ ነው። መጨረሻቸው ጀሃነም ገብተው አይወጡም። ስለዚህ ከፈሩ ሲል እንደገና አሽረኩም ሙናፊቁም ናቸው ማለት ነው። ወልካፍር ወልዓሲ የውም አልቂያማ ኢዛ ዳቀት አለይህ አልአርድ። እኔ አንድ ነገር ልጠይቃችሁ። በዱንያ አንድ ሰው መሬት ጥብብ ካለችው መተለን እስር ቤት ይገባል አይደለም? በእስር ቤት በጣም ይጨናነቃል። እንደዚህ ምንድን ነው የሚለው? እዛ ጊዜ ማንኛውም ሰው በጭንቀትና በእስር ቤት ሲገባ ምንድን ነው የሚለው? እባካችሁ ልጆቼን ጥሩልኝ፣ እባካችሁ የአጎቴ ልጅ ጥሩልኝ፣ እባካችሁ ገንዘብ አለኝ ገንዘብ አውጥታችሁ የከፈላችሁ ከፍላችሁ በስከዚህ እስጅን አውጡን ነው የሚለው። እና የሚጠቀሰው ምንድን ነው? እስቲ ልብ በሉ ከኔ ጋር። አንድ ሰው በጭንቀት ከገባ በእስር ቤት ከገባ ምንድን ነው የሚያስፈልገው? ገንዘብ ወይም አማላጅ አይደለም እንዴ? ገንዘብ ወይም አማላጅ ወይም ልጆቹ አባቱ እናቱ ልጆቹ ያስፈልገዋል። ምክንያቱም እዛም ሆኖ ገንዘብ ከፍሎ እንዲያወጡት ማለት ነው። አኺራም ልክ እንደዚህ ነው አለ አላህ ሱብሃነሁ ወተዓላ። አንድ ሰው በጀሃነም ውስጥ ሲገባ ወይም ደግሞ እጁና እግሩ ታስሮ ወደ ጀሃነም ነህ እየተባለ ሲሄድ እዛ ጊዜ የሚጠቅሰው ልክ እንደ አዱንያ ነው ገንዘብና ልጆቼ ይላል። እዛ ጊዜ يقول سبحانه وتعالى لكن يهن مالتو እዛ ጊዜ አይሰራም ይላል። ان الذين كفروا لن تغني عنهم اموالهم ولا اولادهم من الله شيئا بالدنيا ይሰራል። سنتالو والله لموت يتفردባቸው በገንዘብ ይወጣሉ። سنتالو ለዘላለም እስር ቤት የሚል ፍርድ ሲሰጣቸው ጉቦ ሰጥተው ለፈራጁ ነፃ ይወጣሉ። ስንት ሰዎች አሉ እነቴ ነው ዓለም በሙሉ ለፍርድ ያቀረባቸው በገንዘብ ይወጣሉ። ገንዘብ ብዙ ይሰራል በእስር ቤት። አኺራ ደሞ እሱ ነው። እና ገንዘብ ይላሉ እዛ ጊዜ። ላኪን ገንዘብ አያዋጣህም እዛ ነው የሚለው አላህ ሱብሃነሁ ወተዓላ። لذلك نفى الله هذين المادتين ገንዘብና ልጆቼ የሚባለው ነገር እኔ አላህ እንደሌለ ነገረን። ان الذين كفروا لن تغني ايش معنى لن تغني فائده اللوم لن تغني عنهم اموالهم ولا اولادهم من الله شيئا. طيب جيتاتشن ايش يهن التقماچوم يتوسداچو الله سبحان الله بس كذا بهلا له ايات ملكتون غدي واولئك هم وقود النار. مندنو وقود النار مالت مندنو جهنم يغبالو ويم دمو በጀሃነም ጠጋ አድርገው እዛ በቃ እንትን ከጀሃነም አስጠግተው የሷን ሙቀት እንዲመጣባቸው እንደዚህ ያደርጋሉ? ላ እንደውም አላህ የተጠቀመበት አሁን ጀሃነም ይገባሉ አይደለም። ላ ጀሃነም ዋ ራስዋ እነሱ ሲገቡ ብቻ ነው የምትቃጠለው። وقود النار من ماتنا يا اخوة. وقود مالت بنزين مالتنا. وقود مالت يميكات النجر مالتنا. وقود بنزين من البلال. وقود هذا لم بنزين وقود البلال. الله بنجراتشن عندنا السطن الله هذا لم ان النسو ان ذا كافروچنا عاصيوچنا مشركوچنا نافي منافقوچن ذي سبسبه جهنم اصلو قزقز بلا تقيلا انتن بقى جهنم راسوا يسو سو ستاسغبابات نو متقاتلو معناتنو طيب واولئك هم وقود النار الى كلمه وقود تفيد انهم لن يحرقون في قدر مثل لمثال كجهنم انتن በደስታር ገው ወይም በእንትኑ በእንጨት አስቀምጠው ምናምን የጀሃነብን ሙቀት እንትን አይደለም ላ እነሱ ራሳቸው ናቸው የጀሃነብ እንጨት የሚሆኑ ማለት ነው طيب العجيب من بني ادم ይሄ የሚገርማችሁ ነገር አለ اخي በዚህ ፍጥረት ሞኝ የተባለው እንደ بني ادم እንደ ሰው አለ والله የለም እንደ ሰው ሞኝ የተፈጠረ አለ ብትሉኝ የለም እንስሳም ሞኞች አይደሉም እኛ የምናውቀው ስለ ጀሃነም ቢያቆ ኖሮ والله كان يتفتتون يعني رغف بلو يموتوا ነበር ግን አያውቁም እነሱ الحمد لله عقل የላቸው شهوة የላቸው عقل የላቸው ዝም ብለ አህያና አህያ ለምሳሌ በመንገድ جماعه ያደረገ ይሄዳል ምክንያቱም ምንም እንትን የለውም እሺ ولكن الله سبحانه وتعالى ይህን ቁርአን ወደኛ አመጣውና ዛሊሞችና ሞኞች ስለሆነ የጀሃነም ነገር ሲገለጽ እንዴት አርጎ አላህ እንዲያቃጥለን እንደሚያቃጥለ ሲገለጽ በቃ እርግፍ ፈርገህ በጆሮት ሰማና በሁለት ጆሮ ይወጣል ይውላችሁ አላህ Subhanahu ta'ala ስለ ቁርአን ሲናገር ምን ይላል لو انزلنا هذا القران على جبل لرأيته خاشعا متصدعا من خشية الله ይሄን ቁርአን ኮ በተራራ ለተራራ ብሎ ወርዶ ቢሆን የፍራቻና በጣም የቁርአንን ትልቅነት አውቆ ተራራው ፍንክትክትክትክት ብሎ በቃ አሸዋ ይሆን ነበር طيب ወደ ሰው ልጅ ወጣ ወደ ሰው ልጅ ሲወርድ ቁርአኑ ግን ልቡን ገትሮ እንትን ይሆናል ማለት ነው ስለዚህ ሞኝ ጅል እንደ ሰው አልተፈጠረም ተመልከቱ ከኔ ጋር ተከታተሉ هذه النار مع اننا نسمعه عنها كثيرا ስለ ጀሃነም ብዙ ነገር ነው የምንሰማው لكن ምንም አይነት ግድ የለንም እንጨፍራለን ሰው እንዘልማለን ሰላታ እንሰግድም ብዙ ነገር እናደርጋለን يقول سبحانه وتعالى عند بيسل الاستاشو يا ايها الذين امنوا قوا ايش معنى قوا تكلاكلوا معناتنو قوا انفسكم واهليكم نارا طيب جهنم يمتبالوا لكنا انتنا بيتسوچو بمولو اباك مكلاك يا ادرج مندنچ جهنم وقودها الناس والحجارة اصلا جهنم برت بتاسجبالات انشات بتاسجبالات بل بنزيننا لامبا بتاسجبا ود جهنم اتقاتلم ممكن تطفالج ماشينا بتقاتلو دنگاينا يسو لج ستاسجباچو يقاتلالج طيب يسو لج ايش يتقبلنوال دنگاي اسلامند نو ميگباوالو اندگنا دنگايو تقاتلو كجهنم هونو سو يو اند ياسقاي ባካችሁ ስሙኝ والله በልብ ስሙኝ والله በልብ በጆሮ እንድሰሙኝ አልፈልግም አሁን እና ለምንድን ነው እንጨት ለምን አያስገባም ፕላስቲክ ለምን አያስገባም ወይም ውሃ ለምን አያስገባም ላ ድንጋይና ሰው ሁለቱም ሲገቡ ተቃጠላለች ድንጋዩ ለሰውየው እንደገና ያቃጠለዋል በዛ ሲግል ማለት ነው طيب وقودها الناس والحجاره እሺ ይህ ብቻ ነው ላ እዛ ያሉ ዘበኞችስ እዛ ያሉ ዘበኞቹ ደግሞ عليها ملائكه غلاظ شداد لا يعصون الله ما امرهم ويفعلون ما يؤمرون እዛ ያሉ ደግሞ እነ ማሊክ ናቸው አቶ ማሊክ ደግሞ በልቡ ያላህ ቁጣ ብቻ እንጂ ያላህ ረህማ የሌለበት ፍጥረት ነው እሱ طيب ثم يتعجب سبحانه وتعالى ይሄን ነገር ሲያይ ይገርማል አላህ እኮ ነው የሚገርመው እኛ መገረም ያለብን አላህ ራሱ ይገርማል ምን ይላል اولئك الذين اشتروا الضلاله بالهدى والعذاب بالمغفره فما اصبرهم على النار انا قد نو قد قد والله ين جهنم من اين الصبر سيኖራቸው ነው ዝም ብሎ የሚገቡባት ሰዎች እራል ገባንም ጌታ እረ ገባን እንጂ ገባችሁ እንጂ እንዴት እንደማይሰግዱ ይሉም አሉ እንጂ በኩፍር የተጠለቀለቁ የለም አሉ እንጂ ለትና ቀን በዚናና በኸመርና በረሽዋና በጉቦ ይምጭማልቁ የለም አሉ እንጂ እነዚህ እኮ ነው ጀሃነም እንገባለን ብለው ይደፈሩ። ስለዚህ ምን ይላል ፈማ አስበረሁም እንዴት አይነት ስብር ነው ያላቸው ካውያ እንኳን ካውያ በዚህ በቆዳህ ላይ ቀረብ ስትል እንኳን የማትችል የጀሃነም ጉዳይ እንዴት ቻልክ ይላል አላህ ሱብሃነሁ ወተዓላ። طيب يقول سبحان الله አንዲት ሱራ አለች ሁላችንም እንቀራት ሁላችንም ኮን በሰላስ እንቀራት لكن شيخ محمد صالح بن عثيمين تلقوا مفسرنا عالم بسعودي عربيا يالو يتشن نقر سيفسرو عند قد نقر تناقرو من دنو نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة من بلا فسر والشيخ هذه الآية نعم يقول هو صندوق إلال صندوق بجهنب نقدي الله سبحانه وتعالى عند أين عذاب عدل لم يالو عند أين تكتات يالو ብዙ አይነት ቅጣት ያለው ከቅጣቱ አንዱ ይላሉ ሼኹ አንድ በብረት የተሰራ በስታንድ ስቲል ጠንካራ ብረት የተሰራ ሳጥን ይመጣል አሉ። ያ ሰውየው ካፊሩ ወላ ሙጅሪሙ እዛ ሳጥን ውስጥ ያስገቡታል። ሳጥኑ ከዛ በኋላ ወልድን አርገው ልክ እንደ አንድ ኳስ ያርጉታል በቃ እንደ አንድ እንትኑ ሳጥን ሆኖ መርፌ እንኳን ማስገባት የሌለበት ዝግት ያረጋሉ ማለት ነው። ሳጥኑ በውስጡ ማለ በውስጡ አንድ ካፍር ወይም አንድ ሙጅሪም አለ ዘ አይደለም። አሁን ሳጥኑ ተዘጋ አንተ ልትከፍተው መክፈቻም የለውም በርም የለውም በቃ እንደዚህ ወልድን አደረኩ በሙሉ ሳጥኑ ያመጡና መላእክቶቹ በጀሃነም ውስጥ ያስገባሉ። አምን ይሆናል ሳጥኑ within 1 minute በርበሬ ይመስላል ይቃጠላል አይደለም ውስጡ ማለ حبيبي ربي يا أخي يا ربي يا حبيبي والله والله إنا نحبك يا رب مهما عصينا والله نحبك والله إني راسين للناقر إني مع سيابة درقم بزوان جلبة درقم أحب الله ويشهد الله سبحانه وتعالى إن أحبه والله بفكر بيتشا بمودة وبيتشا الله يرحمنا نجي يقر ما ليسك أل نقرات والله ساتن تزقتو بهلو لحم أدرقو يعني تزقتو ويلدن أدرقو በውስጥ አንድ ሰው አለና ሳጥኑ እሳት ውስጥ ይከቱታል። ሳጥኑ በአንድ ደቂቃ ልክ በርበሬ መስሎ እሳት ይሆናል። በውስጡ ማን አለ ለመንቀሳቀስ የማይችል አንድ ሰው አለዛ። ይሄ ነው ትርጉሙ نارullah المقدة የተቃጠለችው የአላህ ናር ይላል التي تطلع على الافئده እስከ ልብህ ድረስ መጣ የምትቃጠለ انها عليهم مؤصدة ዝግት ያለች ነችዋሉ في عمد ممددة سبحان الله العظيم. طيب يقول سبحانه وتعالى في آية أخرى لهم من جهنم مهاد نزا جهنم يقبو من تفات شو يمتنيبت إساث نوية لا ومن فوقهم غواش يعني بلاي دمو يتشفر الدمو إساث نوالو طيب من رحمان لو تاج إساث لاي إساث وكذلك نجزي الظالمين لال سبحان الله يما شرشو آية ይህን መጨረሻ አያት ሆን እስቲ ያኒ ላንድ ሰው እኮ በጣም ጭንቅላት የሚሰራ ሰው አንድ አያት ይበቃዋል والله ስለዚህ አላህ Subhanahu Wa Ta'ala ያኒ እንደዚህ ያለ ይነግረናል ያ ناس جهنم ይህን መልክ ያዘት ነጭ ይላል አላህ Subhanahu Wa Ta'ala እሺ እንቀጥል እስቲ ወደ ሱራችን እንሂድ ወደ آل عمران እንሂድና ምን ይላል كدأب آل فرعون والذين من قبلهم كذبوا بآياتنا فأخذهم الله بذنوبهم والله شديد العقاب يقول كدأب آل فرعون دأب مالت لك عند فرعوننا يفرعون تكتايوش ينبراتشو تأباينا يكفر سلتنا يكفر بهريات لك عند الزهد أمو كنبياتشن صلى الله عليه وسلم يالو كنبياتشن صلى الله عليه وسلم يالو يهودوشنا كفاروش ينسو بتئناتشو إلالو نعم ينسو انتناتشو إشي سلازي النزي لمن دنو الله سبحانه وتعالى كدأ بآل فرعون يالو ري فرعون بيتشانو اندي كافر ينبرو كسو بفيتوكو بزو كافروشكو نبرو ان عاد ان ثمود ان قوم صالح بزو كافروش لمن يعني فرعون بلوتك اسيلالو علماء شمنالو نعم لأن لم يوجد على وجه الأرض كافر مثل فرعون عند فرعون متكبر هنا وكافر اسكهون درسال تايم لأن فرعون كان أشد طغاة الأرض وأكبرهم غرورا وبطرا وأكثرهم استهانة بقومه حزب بأقري رقت إيه يعني يا الله إن تلك أنت يكاد عند فرعون يلم واحتقار واحتقارهم بتأم حزب يا سنسنا حزب يا ورد عند السو يلم يلالو كان السو كالو نقر من دنو حزب سبسبه يعني بسورة النازعات عندما يلو فحشر فنادى حزب بمول سبسبنا فقال أنا ربكم الأعلى إني كتلك إلهك وإنيني يالو سوء السنو بل عندك أن بمول حزب سبسبنا من على تشو أن تسوج عليه قرآن لك قرآن نمترقمه يالو أن تسوج يبشك أنه يتناقره أن تسوج إلى نعم دي من النتين ميكدو من نو إني ينين تلك النتين ميكدو من نو كذب هلا من عليه أليس لي ملك مصر ملك مصر وهذه الأنهار تجري من تحتي أفلا تبصرون دي يا انتنو لمن دنو يعني إني كو يايا تشون كونو يعني ونزوشنا وهوش بزيه بقاردوني يالفه مصر قبصي بمولو بإجي السر يودكو إيايا تشو للا إله اللتلا لا تشو إلى نسو كذب هلا ندقنا قتلو من إلال أنت حمان لو حمان السو أما كارينو يا حمان قرآن يقرهنو ابن لي صرحا عند تليك فوق رجيم فوق اسكسران لين لعلي أبلغ الأسباب أسباب السماوات فأطلع إلى إله موسى وإني لأظنه كاذبا استستي موسى إله إله أمي لو نقر يعني استنقرن بنقراتشن لاي لمن دنو سوية قد لأمي هدو عند نقر تقني مسلين هلت متو أمسان بر عند متو زتنا عند كاري عند نقر اللي يتهدو أمسا وچو إيشي إن نقر لما تأيقنا فلكونا عند نقر إن كان كان لي الناس تكاكلوا لمالتنو إيشي إن يا هامان ابن لي صرحا لعلي أبلغ الأسباب أسباب السماوات فأطلع إلى إله موسى وإني لأظنه كاذبا إن إيهنا قر يا لو تلق فرعون النزا يمدينا يهودوشنا يمكاننا يمدينا هشريكوشكو كنزيهكو أي ليوم إلى الله سبحانه وتعالى كذاب هلا هزبون دزيه سل فرعون من على الله سبحانه وتعالى فاستخف قومه فأطاعوه آو إنين إله سل آو أنتنه كونو برعنش أبتش أبولت نعم إنهم كانوا قوما فاسقين بتعم بالغي وش سوش نبرو إنين إله سل آو بلو أنتش أبتش أبولت فلما آسفونا بتعم سياس كيمون انتقمنا منهم فأغرقناهم أجمعين بتعم سياس كيمون السنة هزب بمولو بوهاوست أسقبانو فجعلناهم سلفا ومثلا للآخرين اسكهون درس إنيا بفرعون من ناقروا من دنو بل اسكيوم القيامة سلا فرعون ناقرا لن سلزي كل كافر اند فرعون نو إلى الله سبحانه وتعالى كل كافر فاسق فاجر مجرم مشرك يفرعون ان اتبايز نو إلى اشي ان الله سبحانه وتعالى يهن نقرسل يهن نقرسلا من دنو كزنجرو من قنجون دمي بالو كافر لارج اكس لارج تريبل لارج يمي بال نقر يلم تنشم كافر كافر نو تلكم كافر كافر نو سلزي لكفر من الدل انتن انسات امالت نو كذا قطرو الله سبحانه وتعالى من يلال لكن اندزي واندموش ناهوتوش كدأبي آل فرعون سنل يفرعون انتن هزبنا السو ستاكسو كزي يمي وطع سوالي كزي يمي وطعو آسيا توت قالج آسيا يفرعون مست كنسو أدلجم النابع الله أمانجنا رب ابن لي بيتا عندك يا لجو آسيا كفرعون بيت السبع أدلجم إن لالن إشي كتلي اللو آية من إلال قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد قد كان لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين والله يؤيد بنصره من يشاء إن في ذلك لعبرة لأولي الأبصار. يتشن آية إن شاء الله تنش الناس عرفنا تنش أسرفن شهيد التن نزيد التن يتشن آية كفسرن بهلا لن نزات إياك وشي الله تشو وندموشن أهتوج لن نسو الدل نسات ألن أهون لك أرادت كل اللهون 10:30 past 10 አለ ሰዓት 10:30 በእኛ ቆጣጥር ማለት ነው አሁን ይህችን ግማሽ ሰዓት ይህችን አያት ፈሰርና ከ11 ጀመረን እስከ 12 ያሉት ጥያቄዎች ኢንሻአላህ መመለስ እንሞክራለን ምክንያቱም ወነቴው ትንሽ ዘልመናቸዋል ያኔ ነገ ከነገ ወዲያ ነገ ከነገ ወዲያ ተባለ ብዙ ጥያቄዎች የተከማቹ ስላሉ የነሱን ደሞ ማርካት አለብን ለማለት ነው ስለዚህ እርፍት ከወሰድን ከአምስት ደቂቃ በኋላ ይህችን አሁን ያነበብኳት አንፈስርና ከዛ ወደ ጥያቄዎች እናያታለን ማይክ ፍሪ አቡ ተይሚን ማይኩን ተቀበለ ኢንሻአላህ መዲና የነበሩ ሶስት ይሁዶች አስተምሪያቸዋለሁ በኒ ቀይኑቃ በኒ ቁረይዳና በኒ ነዲር የሚባሉ ነበሩ ሁሉም ነቢያችን በጣም ስለበጠበጡ ሁሉም ቅጣታቸው ወስደዋል እና በኒ ቀይኑቃ የሚባሉ 700 ገባር ናቸው በመዲና የነበሩ ነቢያችን ሰለላሁ ዐለይሂ ወሰለም ገዝወት በድር የሚባለው ትልቁ ጦርነት ድል ተጎናጽፈው ወደ መዲና መጡና ከዛ በኋላ ምን አሉ ያ በኒ ቀይኑቃ እናንተ ይሁዶች ናችሁ እናንተ ያኒ በመሬት አብረን ወንድሞቻችን ናችሁ ምክንያቱም መዲና የናንተም የኛም ነችና ስለዚህ ለምን አታሰልሙም በጣም ወንድማችሁን ሆነን ለመኖር ለምን እስልምና አትገቡም ብለው ነቢያችን ዳዕዋ ያደርጋሉ እነዚህ ጥቃበኞች ደሞ ምን አሉ መሰላችሁ አረባል አበከ ዘወር በላንተ ደሞ መሐመድ በእና በድር በቀዝወት በድር ቁረይሾችን ምንም አይነት የጦርነት ስልት የማያቁ ዝም ብሎ ጅል የሆኑ ሰዎች አሸንፌ ያለሁ ብለህ ነው እንትን የምትለው የምትከበረውና የምትኮራው አረ ከኛ ጋር ጦርነት ካደረክማ አንተ ድምጥማጥህ ነው ምናወጣው እኛን አላወቅኩም እኮ ዞር በል አሉ ሰደቧቸው በንቀሪ ቋይ ኮናቸው ከዛ በኋላ ሱብሃንአላህ አልዓዚም ይሄን መልስ አልጠበቁትም ነቢያችን ሰለላም እና አላህ ቁርአን አወረደ ምን አለ ቁል ለልዚነ ከፈሩ እንዛ ይሁዶች በንቀሪ ቋይ ኮናቸው እንዴ አንተ ደሞ መሐመድ ቁረሽን አሸንፈህ ብለህ ነው እስቲ ከኛ ጋር እንትን ጦርነት አድርግና እናሳያለን ይላል አላህ ምን አላቸው ቁል ለልዚነ ከፈሩ ستغلبون እናንተ ነው የምትሸነፉት አላችሁ ደሞ የዱንያ ማሸነፍ ብቻ አይደለም ወትሕሸሩን يوم القيامه الى جهنم وبئس المصير وبئس المهاد ይውላችሁ የአወራረዱ አያ ወራረዱ سبب ከተገኘ እንዴት ይገባል አያ والله በጣም በቃ ከተወደ ጭንቅላት ነው የሚገባው ስለዚህ በኒ ቀይኑቃ የመዲና ይሁድ ነቢያችን ሰለላሁ ዐለይሂ ወሰለም በለሰለሰ በለዘበና በጥሩ ቃላት እባካችሁ ለምን አታስሉም ስለዋቸው አረባ ከዘወር በላንተ ደሞ አንድ ደካማ ቡድን አሸንፈህ ብለህ ነው ከኛ ጋር ጦርነት ብትከፍትኮኝና ሳይሃለን ሲሉ ገና ነቢያችን ምንም ሳይናገሩ ቁርአን መጣና ቁል ለልዚነ ከፈሩ ستغلبون ትንሸነፋላችሁ እንጂ ወትሕሸሩን እሱ ብቻ አይደለም يوم القيامه ደሞ جهنم ውስጥ ነው የምትገቡ አላቸው ከዛ ቀጥሎ ምን አለ አላህ Subhanahu Wa Ta'ala እናንተ ይሁዶች እረ ትምርት አይሆናችሁም ወይ ዘወር ብላችሁ ስትመለከቱ በጭንቅላታችሁ ባሞራችሁ አትመለከቱ በበድር ጦርነት አንተ ደሞ ዝም ብለህ ምናምን የምትሉት ለሙሐመድ የበድን ጦር የበድር ጦርነት ታቃላችሁ ወይ የምታቁት ኮነ ጥሩ የማታቁት ላሳውቃችሁ ይላል አላህ Subhanahu Wa Ta'ala قد كان لكم آية في فئتين التقتا ቁረይሽና መሐመድ ከሰሃባ ጋር የተገናኙበት ጦርነት ስትልንገራችሁ تقاتل في سبيل الله واخرى كافره እነዛ ቁረይሽ ኩፋሮች አላህ ለም የሚሉ መሐመድ صلى الله عليه وسلم ደሞ ከሰሃባ ሙእሚኖችን ይዞ نعم يرونهم مثليهم راي العين والله يؤيد بنصره من يشاء ان في ذلك لعبره لاولي الابصار استتملكتو 313 ወታደሮች ይዞ ነብይና መሐመድ ሰለላሁ ዐለይሂ ወሰለም 900 እስከ 1000 የሚሆን ወታደሮች ይዞ ደሞ እንዴት መሐመድ እንዳሸነፋቸውኮ ተአማሩ ተአምሩ እንትኑ ስልቱና አገባቡ ብታዩኮ በጣም ትደነቁ ነበር ኢላ አላህ Subhanahu Wa Ta'ala طيب ይውላችሁ ወንድሞች ትምርቱ ለበሪቀይን ቋ ብቻ አይደለም እነሱ خلاص ነብያችን አሸነፏቸው ሄዱ ምን ተገኘ የተገኘው ነግራቹ ነበር በኒቀይኑቃ በመዲና የሚኖሩ ይሁዶች ናቸው አንሳር ደግሞ የመዲና ሰዎች ናቸው ልክ እንደ ኢትዮጵያ ኢትዮጵያ ሁሉ ክርስቲያን አሉ እስላም አሉ መሪቱ የሁላችን ነው ላኪን በእስልምናችን የሚመጣን ወድም እነሱ ደግሞ በክርስትና የሚመጣው አይወዱም ጠይብ ተከባብረን ለመኖር ምን ያስፈልጋል ሁላችን ዲናችን ይዘን አንዱ ባንዱን ዲን ሳይገባ እና ሳይረብሽ መሪቱ ግን ለሁላችን ትሆናለች ነቢያችን ምን አሉ መጀመሪያ ሲገቡ ወደ መዲና እናንተ በኒ ቀይኑቃ አሏቸው መሪቱ የጋራ ነው ሃይማኖቱ የግል ነው ስለዚህ ተከባብረን ለመኖር እንፈራረማሉ እሺ ብሎ ተፈራረሙ ምን ሊያረጉ በኒ ቀይኑቃ እስላምን እንዳይመቱ ወይም ደግሞ እንዳይሰድቡ ወይም ደግሞ እንትን እስላሞቹ ደግሞ በኒ ቀይኑቃ እንዳይመቱ እንዳይሰድቡ በዚህ ተፈራረሙ ደግሞ ለበኒ ቀይኑቃ የሚመታ ጠላት ከመጣ ነቢይና መሐመድ ሰለላሁ ዐለይሂ ወሰለም ከጠላት ሆኖ በኒ ቀይኑቃ እንዳይመቱ ወይም ለነቢያችን ሰለላሁ ዐለይሂ ወሰለም የሚመታ ጠላት ከመጣ በኒ ቀይኑቃ ደግሞ ከነሱ ሆኖ ነቢያችን እንዳይመቱ በዚህ ተፈራረሙ ላኪን ስድነትና በጣም ችግሩ ከነሱ ተነሳ ማለት ነው ምን ተገኘ አንዲት ሰሃቢያ ወደዛ ሱቅ ሄዳ ወርቅ ልትገዛ ስትል ሰውነቷ በሙሉ ተሸፍና ነበር አንድ ይሁዲ መጣና እባክሽ እስቲ ፊትሽን አሳይኛላት ዝም አለች አረ እባክሽ ስንት ይሁዶች እኮ ሴቶች አሉ ካንቺ የሚበልጡን ለምንድነው ፊትሽ የምትከፍቲ ምንድነው ክበች እንጂ ምናምን አላትና እንቢ አለች ሄዶ ራሱ ከራስዋ ሂጃቧን ቀንጥጦ አውርዶ ፊቷ እስከምታይ አደረጋት ማለት ነው አሁን ጮኸት ትንሽ ድምጽ አወጣችና አንድ ሰሃቢ በማወደ ሆኖ ያያቸው ነበር መጣና ለይሁዱ አላነጋገረም ምክንያቱም ሰሃቢዎች በዚህ በክብር ነገር ከመጣ መነጋገር አይወዱም መጣና ቀጣ ይሁድን ገደለው ቀጣ ምንም ጭቅጭቅ ምናምን የለም እንዴት የነህት እስላም ራስዋን የራስዋን ሽፋን እንትላለ ቀጣ መጣና ገደለው ይሁዶቹ ተሰበሰቡና ሰሃቢውን ገደሉ خبرو ወሬው ወደ ነቢያችን ደረሰ ነቢያችን ሰለላሁ ዐለይሂ ወሰለም እጃቸው አነሱና قال الحمد لله አሉ ምን ማለታቸው ነው ያኒ ነገሩ የኮንትራቱና የስምምነቱ ማፍረስ ከነሱ የመጣ አልহামዱሊላህ ረቢ ምስጋና ይድረሰው ብልሽቱና በደሉና ገበኑ ከኛ እንኳን አልጀመረ ማሉ ከዛ በኋላ ሄዱና አከበቧቸው حصروهم 15 ቀን አከበቧቸውና 700 ገባር ነበሩ በሙሉ በመሬት ውስጥ ገቡ ተሸሸጉ ከ15 ቀን በኋላ አንወጣም ሲሉ እንግዲህ ምግብ ሸሽጋሉ ይሁዶቹ አሁንም ቢሆን እስራኤል ቢተዩ እያንዳንዱ ሰው በቤቱ የሶስት አራት ወር የሚያህል ምግብ ነው የሚሸሽገው እና 15 ቀን ሲቆዩ አንዱ ሰሃቢ መጣና ያ ረሱላህ አላቸው ነዓም እነዚህ ሰዎች እኮ ዝግት አድርገን ካልገደልናቸው አይሆንም ጠይብ ምን ትመክራለህ አሉት አያላህ ይችን ወንዝ የምትመጣው ከተራራው ቀጣ ወደ በኒ ቀይኑቃ ነው የምትገባው እሱን ንዝጋውና ውሃ ሲያጡ ይወጣሉ አለ ወላሂ ጥሩ ምክር ነው ነቢያችን ሰለላሁ ዐለይሂ ወሰለም ሄዱና ውሃውን ዘጉት ሲዘጉት ውሃ ሲያጡ ጭጭጭጭ አሉና ልክ እንደ ንብ ወጡ እባክህ መሐመድ ማረን ማረን ሆነና ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችሁ ነቢያችን የሁላችን ነቢያችን አንበሳ መሆናቸውን እዚህ ጎልተው ይታያል እሺ አፉ ብያለሁ እሺ ምናምን ላ ይሄ እነዚህ በጣም መጥፎ ሰዎች ናቸው ምን አሉት ሶስት ቀን ሰጥቻለሁ አሉት አንድ ሰው ከሶስት ቀን በኋላ እዚ መዲና ከተገኘ የሞት ፍርድ ፈርጃለሁ አሉት። አላሁ አክበር ያኺ 700 ናቸው ደሞ ምናበል ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዳችሁ ስትወጡ የጦር መሳሪያ ይዞ የወጣ ይገደላል በቃ የሶስት ቀን ቀለብህ ይዘህ ለእንትኑ ለመንገድ የሚሆነው አንድ ሰይፍ ብቻ እንደ ብትር ነው የሚታሰው ሰይፍ በነሱ እንደ ብትር ነው አንድ ሰይፍ ይዘህ የሶስት ቀን ምግብ ይዘህ ትወጣለህ ካንተ ሚስትህ ልጆች ይዘህ ትወጣለህ ከሶስት ቀን በኋላ 700 ቤት እኮ ነው ጠቅላላ ከመዲና ወጡና አንዱ ወደ ኢራን የሚሄደው አንዱ ወደ ቻይና የሚሄደው አንዱ በባህሬ ገብቶ የሚሞተው በቃ ጠፉ ሁሉ ማለት ነው እና ይሄ ነው ማሸነፍ ማለት አላህ ስብሐ ወተዓላ ምን አላችሁ በዱንያም ትሸነፋላችሁ ቁል ለዲና ከፈሩ ستغلبونና وتحشرون الى جهنم وبئس المحال አራታዩ ምን ዴ ይላል አላህ ስብሐ ወተዓላ አሁን ስለ غزوه بدر እየተናገረ ነው አላህ ስብሐ ወተዓላ ምን ይላል يعني يقول قد كان لكم ايه في فئتين التقتا استوسنا بدر طورنت نبيات صلى الله عليه وسلم 313 ብቻ ሰዎች ይዘው ሲሄዱ እነዛ ቁረሾች ደግሞ 950 ይዘው ሲመጡ ስንት ጥፍ ማለት ነው 3 ጥፍ አይደለም 3 ጥፍ ነው አይደለም ከዛ በላይ ደግሞ ነቢያት ሰለላሁ ዐለይሂ ወሰለም ለጦርነት ብለው አልወጡም ዝም ብሎ አንድ ሰይፍ ይዘው ዝም ብሎ አንድ እንትን ነበር ንግድ የመጣ ነበር ከአቡ ሱፊያን እሱን ይዘው ንግዱን ለመዘረፍ ብሎ ነው የወጡ ነቢያት ሰለላሁ ዐለይሂ ወሰለም ላኪን እነዛ ቁረሾች 950 ወታደሮች ስንት ግመል ስንት ፈረስ ለአንድ አመት የሚሆን ቀለብ ይዘው መጡ ለጦርነት የወጡ የመጡ እነሱ ነቢያችን ለጦርነት አልመጡም አሁን ሎጂካሊ ብናየው መጀመሪያ ደረጃ ለጦርነት የወጣና ለጦርነት ያልወጣ ኃይሉ አንድ አይደለም አንድ ሁለተኛ 312 ወታደርና 950 ወታደር እነዚህም ኮምፔር ብናረጋቸው አይመጣም ሶስተኛ ነጥብ እነዛ ሰዎች 950 የበቂ ሆነው ያንድ ወር ሁለት ወር ምግብ አላቸው እነዚህ ግን ከመዲና ይወጡ ዛሬ በልተው ለነገ ምግብ የላቸውም እነ ነቢያችን ሰለላሁ ዐለይሂ ወሰለም ምክንያቱም ለጦር አልወጡ አስለን ግን ተአምር አይደለም ወይ ሱብሃንአላህ አልዓዚም ሰባ ተገድሎ ከሙሽሪኮቹ ሰባ ሲታሰሩና ስንት ምርኮኞች እንደዚህ በእጃቸው ሲገባ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይደነቃል የሚደነቀው ግን የአላህ አያት ስንቀራ ብዙ አናደንቅ ምክንያቱም የአላህ ችሎታ ሁሉም ያፈርሳል እሺ ከኔ ጋር ተመልከቱ እንግዲህ በደንብ ተመልከቱና አንዳንድ ሰዎች አሉ እንዴት አሁን እንዴት እስላም ለምሳሌ 1500 ሚሊዮን እስላም አለ ከኔ ጋር አላችሁ 1.5 ቢሊዮን አለ ሰው በመሬት እስላም ነው እስላም ያልሆኑ ኩፋሮች ግን 5500 ሚሊዮን አለ ያን በሌላ አነጋገር 5.5 ቢሊዮን ምን አለ ኩፋር 1.5 ሚሊዮን እስላም አለ አሁን 1.5 ሚሊዮን እስላም ለ5.5 ቢሊዮን እስላም ያልሆኑ ጦርነት ቢካሄድ እስላሞቹ ሊያሸንፉ ይችላሉ ወይ ጥያቄ ነው ወንድሞች ይሄ ደግሞ ጨምርለት እና አሜሪካ እና ራሽያ እና አውሮፓ እና በሙሉ ደግሞ መሳሪያቸው ደግሞ አሁን ቴክኖሎጂ ያመጣው በአንድ ደቂቃ አንድ አገር የሚያጠፋ መሳሪያ አላቸው እኔ ይህን ጥያቄ ልትመልሱልኝ ይፈልጋለሁ ወደ ተፍሲር ከመሄድ በፊት ስለዚህ ከነ መሳሪያቸውና ከነ ችሎታቸውና ከነ ብዛታቸው 5 ቢሊዮን ተኩልና 1 ቢሊዮን ተኩል ደግሞ መሳሪያ የለውም ዝም ብሎ በቃ በካላሽን ኮፍ የሚሄደው ነው ጦርነት ቢካሄድ እነዚህ እስላሞቹ ሊያሸንፉ ይችላሉ ወይ የነው ጥያቄ ማይክ ይዛችሁ መልሱልኝ በጣም አደገኛ ጥያቄ ነው ነገር እና ሊያሸንፉ ይችላሉ ወይ ይችላሉ አይችሉም በለኝ ብቻ የሚችሉት ለምንድን ነው የማይችሉት ለምንድን ነው እሺ ማይክ ፍሪ السلام عليكم ይችላሉ ስለበት ፍአተን كثير اني ይህን ነገር አላህ ሰማይና መሬት ከመፈጠሩ በፊት የደነገገው ህግ ነው ስንት አሉ ጥቂት ሰዎች ለብዙ ሰዎች እኮ ያሸንፋሉ ይላል ዋናው ሸርጡ ግን አሁን ከአቡ አንስ የሰማነው ነው ባሁኑ ጊዜ እንዳለነው ከሆነ والله والله እንኳን 1 ሚሊዮን ተኩል እኛ 10 ቢሊዮን ብንሆን እነሱ 5 ቢሊዮን ቢሆኑ አክስ አድርገን አናሸንፋቸውም እውነቴ ነው ስለዚህ ምንድነው እኛ አሁን ለማሸነፍ አንችልም ሚና ሺዓ ሚና ሱፊያ ሚና ዒልማንያ ሚና ኮሙኒስት ሚና ቁርአን የሚጠላ አሁን ከአንድ ተኩል ቢሊዮን ስንት ይወጡ የምትሉት ይሆናሉ والله እነዛ ሙስሊሞች የተጣሩ ሙስሊሞች ቢባሉ በሽርክና በማዕሲያና በእንትን የተጠለቀለቁ ነው የነቢያችን ሱና ጀርባችን ሰጥተን የምንሄደው ሰው አሁን እንዴት ነው የምናሸንፈው ላኪን አሁን ተመልከቱ እንግዲህ ወደ እውነተኛው ቁርአን እንመለስና ለምን ይህን ነገር እንደተናገረ አላህ ስብሐ ወተዓላ ሁላችሁም ትመለከታላችሁ እሺ ወደ እንትን እንሄድ አወለን መጀመሪያ ደረጃ እኛ ማመን ያለብን إن الله على كل شيء قدير. لكن يه زنبلو بقال أيهنم الله سبحانه وتعالى على كل شيء قدير. دمو عندنا قرالي عندت آية لك ونتونت يشن آية بيتشابك إنك إنيا لما شنف عندما نتشل يشن آية بتقابك إنك الله من إلال بقرآن وإن مالت حرف التوكيد نو يمرقاقج قال نو يه وإن جندنا لهم الغالبون إلال والله والله إلى الله الله نو ميملو يني وتدرجنا ينين منغدي هيدو يمهدو لزل ألم إن السناتشو أشنا في وجه يفلقو النقر بمتع 10 بليون كفار متو إني 1 بليون بيتشاب النهون እነሱ መሬትን የሚያጠፋ መሳሪያ ቢነሯቸው እንደሁን እንደምናየው ማለት እኛ ግን በትር ይዘን بنሄድ ورب السماوات والارض እኛ እናሸንፋለን ይናቂዳላችሁ ይላችሁም ያኸዋ الشيخ ابراهيم عبدو አንዳቱል በትር በትር በትር በበትር ይዘን بنሄድ እነሱ ቦምብ አቶሚክ ይዘው 10 ቢሊዮን ቢመጡ ورب السماوات والارض እኛ እናሸንፋለን كيف ايوه ايه نو انجدي طياقهو زاريو ميملسو كيف يميلو نو انديت طيب اتسمعونا يا اخوه عند طورنت امطولني استي كنبياتين صلى الله عليه وسلم جمرو بابو بكر بعمر بعثمان بعلي بمعاويه بعمر بن عبد العزيز انزي 200 ويم 150 امت عند طورنت امطولني يعني اسلاموچو بقطر يميبزوبتنا ካፊሮቹ በቁጥር የሚያንሱበት አንድም አምጥልኝ አታመጡ ሁሉ ጦርነት ያለፈው እስላሞቹ ጥቂት ሆነው ያኒ እነዛ ካፊሮቹ ብዙ ሲሆኑ አሸናፊው ግን እስላም ነው ይህ ታሪኩን አንብቡል ትደነቁ እንግዲህ እና እንደ ሳምፕል እንደ አብነትና እንደ ምሳሌ አላህ ሰጥቶናል አሁን ይህ ማለት እኮ ነው አያ አያው ምንድነው የሚለው ተቀላችሁ نعم يقول آية بدن بتسموت مالتين آية يقول قد كان لكم آية أرى أبنت الله شو مسالي لستأتشو إلال أهوني الكوت نقر الله مسالي يستنو آية تأمر ننقراتشو في فئتين التقطا هلت يطور انتن يتقنانيو من ناتشو قريشنا نبياتش صلى الله عليه وسلم بغزوة بدر السنية ملكتنو اللهم ناقروا قد كان لكم آية في فئتين التقطا فئة تقاتل في سبيل الله وأخرى كافرة طيب من تقني من تقني الله بزي سورة إيا قلسنو طيب ما بنجمرا درجة عندنا قرلنقر الله بحديث القدس من علي أنت يا عبدي علي أنت تريد وأنا أريد أنت تفلق الله إنه مفلق الله نقول يمان فلقوتنا ميهونو أنت تريد وأنا أريد ولا يكون إلا ما أريد يفلق كون بالتلفة بالتلفة بالتلفة إنه مفلقو بالتشانو ميهونو كده فإن أطعتني أعطيتك ما تريد وإن عصيتني أتعبتك ولا يكون إلا ما أريد تملكتو نقول إنه طعب التارق لنيه يفلك كون نقر أدرق له مكنياتهم إني على كل شيء قدير إنين من قدتته كهدس أسجرها له تتعب تتعب تتعب تتشجرها له قن يمتفلق كون نقر له مؤتا قنين يهد الله أهن إنيا عند الشي أمستمتو مليون مسلم والله أقول لكم بصراحة إن دوك إثلي فجون كالهون بستكر بزي بالنو أقوام دنقاي لما نساهت ما نتشلم كذلك قطلوا من الله سبحانه وتعالى والله غالب على أمره ولكن أكثر الناس لا يعلمون إن أنت سوش بالتاكونورو الله يفلقون دم يارق الله يفلقون نقر هلوم أشنا في مهون دم التاكوميلال يقول تعالى في هذه الآية يا بني قينقاع على تشو إن أنت لتشنفونو تشنفو دمو يوم القيامة دمو جهنم تقبونو دمو اللي قبونو أرلم لكن كيف نصرهم اهون تياك امتنا نبياتين 313 بتشايزو قريشچو 950 يزو انه دومو ببنتن بتلك طورنت انديت اشنفو يهن نجر كترداچو اهون يالنو 1500 مليون اسلاموچ انديت اندمناشنف ሊረዳን ነው ሊገባን ነው። እሺ እንግዲህ የነቢያችን እና የሰሃባ አቋም ታቃላችሁ እናንተ ታቃላችሁ። ቁርአን አይናቸው ነበር፣ ጆሮአቸው ነበር፣ ምላሳቸው ነበር፣ ደማቸው ነበር፣ ልባቸው ነበር፣ አጥንታቸው ነበር። ቁርአን ሁሉ ነገር የሰሃባ ነበር ማለት ነው። እሺ يقول سبحانه وتعالى كم من فئه كم ማለት ብዙ ማለት ነው። ስንት ስንት ታይተዋል። كم في فئه قليله غلبت فئه كثيره باذن الله والله مع الصابرين ذال. طيب اهون استي نجمر بمجمره درجه الله سبحانه وتعالى ببومبنا ببذات التواقام بغزوه بدر تملكتو ينو تلكو ملكت ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃባ ጋር ሆነው ከቁረሽቹ ጋር በበድር ያሸነፉት በመሳሪያ ብዛት አይደለም፣ በህዝብ ብዛት አይደለም፣ በወታደር ብዛት አይደለም፣ በምግብ መብዛት አይደለም። ምንም አይነት ምክንያት አልነበረውም። ምክንያቱ ከዚህ ለየት ያለ እኛ አሁን ያጣነው ምክንያት ነው። እኛ አሁን ፈልገን ያጣነው ከእጃችን የወጣ ትልቅ ምክንያት እሱ ነው። እነሱን ያሸነፈ ማለት ነው። ምንድነው ተመልከቱ ከኔ ጋር አወለን ይላል። ጦርነቱ ከመጀመሩ በፊት ይህ መሳሪያ አሁን በአሜሪካ ማታገኘው ወላ በሩሲያ ወላ በማንኛውም አይገኝም። የአላህ ድብቅ የሆነ መሳሪያ ነው። አሁን እሱ ብናገኘው እናሸንፋለን። መጀመሪያ ይላሉ ዑለማዎቹ تحكم الله على اعين الصحابه واعين المشركين የሙሽሪኮቹ እና የሙስሊሞቹ አይን በሪሞት ኮንትሮል አድርጎ አላህ ይጫወትበት ነበር። ይሄውን የለም አሁን። እንዴት اسمعوا معي يقول سبحانه وتعالى انذا مشركوش 950 لنذا 313 صحابوت سيايواچو نعم عند حصانوش هونو يتايواچو ነበር። ምንድናቸው እነዚህ? አይጥናቸው ወድመትናቸው ወረጥከትናቸው እነዚህ ብለው እንዲንቋቸው በዛ ሙሽሪኮቹ አይን እስላሞቹ እንደ 5 እንደ 6 ብሎ እንዲምታያቸው አርጎ አይናቸው ለወጣቸው አላህ Subhanahu Wa Ta'ala። ልብ በሉ። በዛ መልክ ደግሞ በሰሃባ አይን ደግሞ እነዛ ሙሽሪኮች ደግሞ እንደዚህ ብሎ 3 4 5 5 6 100 እንደዚህ ብሎ ታያቸው ማለት ነው። ማን ነው የሚሰራው ይሁሉ ስራ? አላህ ነው። اسمعوا القرآن يقول سبحانه وتعالى وإذ يريكموهم إذ التقيتم في أعينكم قليلا. سبحان الله طورنته كما جمروا بفيت بما دو ستتايو ان انت صحابه ان ذا 950 عند 10 سوش عند 100 سوش هو يتياچو تستاوسالاچو اني كنو اندزي يادركوت 950 ناتشو بعين صحابه جن بعين صحابه እንደ 100 እንደ 70 እንደ 80 ሆኖ ይታዩዋቸው ነበር። የቁስ ስብሐት አላ ወኢድ ዩሪኩሙሁም ኢድ ልተቀይቱም ፊ አዕዩኒኩም ቀሊላን ተማም በጣም ጥቂት አድርጌ ነው ያሳየኋችሁ። ወዩቀሊሉኩም ፊ አዕዩኒሂም እነሱ ደግሞ በአይናቸው እናንተ 5-6 ሆኖ ታያቸው። የሁሉ ስራ የሚሰራው ማን ነው? በራዳር ነው አይደለም? በምንድነው አላህ እንደዚህ ያደረገው? لماذا እንደዚህ ያደረገ? ليقضي الله امرا كان مفعولا والى الله ترجع الامور الله عند ነገር ስላሰበ ነው። እና ሰሃባዎቹ እንደዚህ ሲያዩ ስሙ እንግዲህ የሱ تفسير عن ابي عبيده عن عبد الله بن مسعود رضي الله عنه قال لقد قللوا في اعيننا غزوه بدر جنا ጦርነቱ ሳይጀመር እንደዚህ ስናያቸው ምንድናቸው እነዚህ? ከነዚህ ነው አሁን የምንመዋጋው? ምንድናቸው? አይጦች ናቸው ወይስ ምንድናቸው? لقد قللوا في اعيننا حتى قلت لرجل عبد الله بن مسعود مناغرو عنده اتقبي نبرنا قلت لرجل الى جانبي تراهم 70 الناس 950 ናቸው ግን ከጓደኛ ያስነጋገር ስንት ናቸው እነዚህ? 70 ናቸው። لا 70 እንኳን አይሆንም እላለሁ። قال ጓደኛ ምን አለ? لا لا لا 100 እኮ አይደርሳሉ 100 ከዛ እንኳን አያልፉም ግን 190 70 80 እንደዚህ ናቸው። ወንድሞች እነሱ ስንት ናቸው? ጠላቶች 1000 እኮ ናቸው። 1050 ጎደል ናቸው። ኢብኑ መስዑድ የሚባለው ግን ጦርነቱ ከመጀመሩ በፊት 60 70 80 ሆኖ ታየን። ለምንድን ነው አላህ እንደዚህ ያደረገ? ምክንያቱም እንዳይፈሩ 950 ሆነው ካዩዋቸው ሰሃባ ይፈራሉ ማን ይችላቸዋል ብለው ወደ ኋላ ይላሉ لكن الله ينقر سرامات نو طرا طيب يقول تراهم 70 لا لا لا لا انزي متو ناتشو كذا بحالا طرنس يتجمر على فاسرنا رجلا منهم عند اسرنيا مجمر سنسرو قلنا له كم كنتم سنت ناتشو انت قالوا 1000 شي ناتشو او انيا غن يمناتشو نبر عند 70 انزي نو الله انزي هدرجه اهوني هي علماش نغغر ادلم الله كن من اقرب سوره الانفال واذ يريكموهم اذ التقيتم في اعينكم قليلا ويقللكم في اعينهم ليقضي الله امرا كان مفعولا يه عند مساريا نو اهون يه مساريا بغزياچن يلم كني قالاچو اشي وده ሁለተኛው مساريا نهيد فعندما عاين كل الفريقين الاخر راى المسلمون المشركين مثليهم اهون طرنت سيتجمر يا صحابة عيننا يا قريشوشو عين قيروا الله سبحانه وتعالى بعرشو هونو قيروا من هوني ان زي صحابة وش بتقام تكيت هونو يميايواتشو ينبرو مشركو اهون عبزاتشو الله لمن مسلاتشو بنكات انداي قبونا كذاب هلا انداي شنفو بزوار قوية ساياتشونا دعا جمرو كني قال لاتشو يا رب يا رب الناس بزوناتشو بانت لاي تتأجتنجن انتشلاتشو اللن ايماناتشو هن بمنا درقو ايماناتشو بالله استقوت معرفنو والله يزاري درسي هن درسي يقباو سو رحمة الله عليه في الدنيا والآخرة انا طورنتو كما جمرو بفيت فكي تارقو اساياتشو الله طورنتو سجمر قل بزو هنو تاياتشو صحابة نزي كرشكو بزوناتشو الو لمن ምክንያቱም ጥቂት ናቸው ብሎ በንቀት እየተገተሩ እንዳይገቡና እንችላቸዋለን እንዳይሉ አሁን ዱዓ ማድረግ ጀመሩ ያ رب يا اله العالمين حتى النبي صلى الله عليه وسلم يعني የለበሱት ጀርብ እንትኑ ካባ ከዱዓ የተነሳው እስከሚወድቅ ድረስ እጃቸው ወደ ሰማይ አድርገው በብታቸው እስከሚታይ حتى سيدنا ابو بكر الصديق متانا يا رسول الله በጣም በጣም በጣም ዱዓ በዛ ابشر يا رسول الله الله كو ان شاء الله دل يسطنال سيل توين يلالو نبي عليه الصلاه والسلام اجاچو ودلا يدرغو دعاء الله يفلقو دو اسو نو انيا بزونننا اهون لناشنفاچو بلا يتغترك اندا تغبا الله سبحانه وتعالى طورنس جمر ان قريشچو بزو مهناچون بعيناچو اسقمته بسحب عينچ اسقمته تغبابان طيب كذا بحالا ሁለተኛ መሳሪያ እንግዲህ ተመልከቱ ከኔ ጋር يقول سسنيا مساريا واذ زين لهم الشيطان اعمالهم انقدي ايه كله باهونو غزي يلله نو شيطان سراقا ميبالو عنده نبر بتام قريشوش يودوتال سراقا ميبالو عند تلق فلاسفه نو تلق مهور نونا قريشوش يودوت نبر ابليس سراقا هونو متى ما نادرغوي الله كونو لشي شيطان سراق اهونو ود قريش متى من علاچو واذ زين لهم الشيطان اعمالهم وقال لا غالب لكم اليوم من الناس واني جار لكم شيطان كونو اند سراق اهونو متو سراق يمود سو نو باكاچو قريشوش يا ابو جهل يا ابو فلان زاري ما نو ميچلاچو انانته اني دومو بغوناچو نو يالهوت ابشرو እኔ ሁሉ ነገር አቃለሁና ምንድነው መሐመድ ደሞ ዝም ብሎ አይጦሽና ድሞች ይዞ መጥቶ ምናምን ተሳደበ ብዙ ሸይጣን እኮ ነው እና ያኔ ብዙ እንዲንቁ አደረጋቸው ሰሃባዎቹን እንዲንቁ አደረጋቸው ለዛ ቁረይሽ ወይዘየነ لهم الشيطان اعمالهم وقال لا غالب لكم اليوم من الناس واني جار لكم እኔ ከጎናችሁ ነው ያለሁ فلما تراءت الفئتان نكس على عقبيه شيطان كونو يعني قريشوچو سيشنفو سياي يروط تتاچو هدل وقال اني بريء منكم اني كنانته نصانني اني ارى ما لا ترون ان انت متاوت اني اياله على شيطان من ايتاقلاچو الله سبحانه وتعالى ملائكه اوردنا ملائكوچو سيواغو ملائكوچو وردو كسماي ቁረሾቹን አንገታቸው እናንተ ሲቆርጡ ሲያይ ሸሸ ሄደ ሰይጣን ምን አለ وقال اني بريء منكم اني ارى ما لا ترون اني اخاف الله والله شديد العقاب الى الله سبحانه وتعالى بسوره الانفال ስለዚህ ሸይጣን መጀመሪያ መከራቸው ገፋፋቸው እንደዚህ ከዛ መሸነፍ ሲመጣ ሸሽቶ መጀመሪያ እሱ ነው የሄደው ይህ ሶስተኛ ትልቁ የአላህ መሳሪያ ነው طيب አራተኛ መሳሪያ يقول سبحانه وتعالى من ادرج الله በነዛ ቁረሾች ትልቁ መሳሪያ ይሄ ነው በልባቸው ፍራቻ አስገባ ሰሃባዎቹ በቃ እንደሌላ ሆነው ታያዋቸው يقول سبحانه وتعالى سنلقي في قلوب الذين كفروا الرعب بما اشركوا بالله ما لم ينزل به سلطانا ومأواهم النار وبئس مثوى الظالمين رعب اسكبا رعب مالت فراچا نو يا اخوانا فراچا كو بتام انتن كو نو عنده 2 متر يهونو وند ما شاء الله ما شاء الله يهن بيت افرسو يميول سو نو عنده دومو 1 متر تكول ايهونم اجير نو ሁለቱም ሊጣሉ ሲሉ ህዝቡ ምንድነው የሚለው ያ ሰውየው ይበላዋል ነው የሚለው ላኪን ፈሪ ነው ረጅሙ ፈሪ አይጥ ነው ልብ የለው በጣም ፈሪ ነው ያ ደግሞ እሳት ነው አጭሩ ይመጣና ገና ሳይጀምሩ ብቻ ያ በፍራቻ ብቻ ፈጥፈጥፈጥፈጥ ይላል ያ ደግሞ ዝል ብሎ በራሱ ላይ ቁጭ ብሎ አንጎቱን ቆርጦ ይሄዳል ምክንያቱም በፍራቻ ያ ነገር ያ ሰውየው ፍራቻ እኮ በጣም ምሽክላ እኮ ነው ወንድሞች አንጀት ከሌለ ወይም ደግሞ ድፍረት ከሌለ የሰውነትን ግዝፍነትና የሰውነትን ትልቅነት ምንም አይሰራም አይሰራም አይሰራም አንድ ሰሃቢ ምን አለው አንድ ቀን አንድ ሰሃቢ ነበር በማንኛውም ጦርነት ሲገባ 10 15 ሙሽሪኮች ሳይገድል አይወጣም ሰሃቦቹ ተደነቁና አንድ ቀን ምን አሉት ያ ፉላን አሉት አንተ ምን አይነት ሰይፍ ነው ያዝከው አንተ እኛ 2-3 ሙሽሪኮች ገድለን ስንወጣ አንተ 10 15 ሺህ ሙሽሪኮች ገድለ ትወጣለ ምንድነው አሉት ምን አለ ታቃለ ለዛ ለጠየቀው ታላለው እኒ ላ اجاهد ولا اقاتل بهذا السيف አለው እኔ እኮ በዚህ ሰይፍ አይደለም የምጋደለው አለው እኒ اقاتل بهذا ብሎ ወደ ልቡ አመለከተ እኔ የምጋደለውና ጦርነት ውስጥ ስገባ በልቤ ነው የምጋደለው እንጂ በሰይፍ አይደለም አለው ምንድነው አልፈራ ማለት እነዛ ሙሽሪኮቹ እኔ ፊት ልክ እንደ እንትን ነው የሚሆኑ በልብ በልብ በድፍረት ነው ስለዚህ አላህ ምን አደረገ ይሄን ስለሚያቅ በሰሃባዎቹ ድፍረታው አስገባ በሙሽሪኮቹ ፍራቻ አስገባ ይሄም አራተኛ መሳሪያ ነው እሺ አምስተኛ መሳሪያ እንሂድ ثم انزل عليهم من بعد الغم امانه ምን አደረጉ ታቃላችሁ ጦርነቱ ከመጀመሩ በፊት በቃ አዘኑ በጣም ተጨናነቁ ሰሃባ አሁን ምንድነው ምናረገው 950 ከመሳሪያዎቻቸው ከምናቸው ይሄ እንግዲህ እንትኑ ነው ገና ጦርነቱ ከመጀመሩ በፊት ነው እኛ 315 ጭንቀት መጣ ሐሳብ መጣና አላህ ሱብሃነ ወተዓላ ምን አደረገ ለሁሉም አስተኛቸው ለምን መተኛት እርፍት ነው መተኛት ራሃ ነው በሙሉ እኮ ነው ወታደሮቹ በሙሉ ወታደሮቹ ተኙ በደም በተኝተው የሚረብሻቸው የነበረው ፍራቻና ሸቅላ ምናምን እንደዚህ ከንቅልፉ ጋር በረረ ሁሉም ሲነሱ والله አንዳንድ ሰዎች ጅናባ ሆነው ተነሱ ጅናባ ሆነው ተነሱ ምክንያቱም ራህ እንቅልፍ ተኙና ከዛ በኋላ በህልም استحلام አደረጉ አንዳንዶቹ ደግሞ የነበረው ጭንቀት በሙሉ ጠፋና እንትን አላህ ምን አለ ስለዚህ ثم انزل عليكم من بعد الغم بچنقتنا بحساب ستتچنقوا ساياچو امانه لنانته امان سلام يميسط نجر اوردكلاچو يلال مندنو اسو نعاسا انقلفا وردكو يغشى طائفه منكم وطائفه قد اهمتهم انفسهم يظنون بالله غير الحق ظن الجاهليه إذ يغشيكم النعاس أمنة منه كالله تلك راحة تلك يعني تن أورده اسم من دنو هلوم تنيو عندو من إلال والله تنيي تشالي سيفية يعني سيف ودكو كني عند هنا 3 متر ركو أغنيهو تالي مكنياتهم اللب يعني انكلفنا يا ورد الله شو الله እና እየተፋቆቀ በእንቅልፍ እየተፋቆቀ እየተገላበጠ እዛ ሄደና ሰይፉ ደም እዛ ሄደ ጥራቶቹ አሁን ቢያቆ ኖሮ መጥተው ሁሉም ይበሏቸው ነበር ላኪን ላ ለእረፍት ብሎ እንቅልፍ ደሞ አመጣሁላችሁ ይላል ወንድሞችና እህቶች ታቃላችሁ ይሄን ነገር አሁን ለምሳሌ አንዲት ሴት ወይም ወንድ ልጅዋ ሙተዋል تمام ባልዋ ሙተዋል ለምሳሌ ነው እምለው ስትጨነቅ በባልዋ በልጅዋ ስታስብ ስታለቅስ መድኃኒት ተመጣ ድካሙ ሊወጣ አይችልም ጭንቀቱ ሊወጣ አይችልም ምግብ ተበላት አይበላላትም መጠጥ ብታመጣ አይጠጣላትም ያኔ አድ ብታስቃት ብታጫውታት በሐዘን የተበላች ነች ግን እንቅልፍ ከመጣ ለአምስት ሰዓት እንቅልፍ ከወሰዳት ተቅላላ ጭንቀቱና ሐሳቡ ይጠፋል ለዚህ ብሎ ነው አላህ እንቅልፍ አወረደላቸው ያኸ እንዴት እንቅልፍ ጦርነት እየተጀመረ እንቅልፍ አው ይሄ ንዕማ ነው ብሎ እንቅልፍ አመጣላቸው እሺ ስድስተኛው መሳሪያ إذ تستغيثون ربكم فاستجاب لكم أني ممدكم بألف من الملائكة مردفين أهن عند الشي ملائكة بجبريل مرنت ودى مريت وردوا يهدموا أهن يلم ملائكة إن كان طرنت كنيا قون لقون لأنت اللي واقو ملائكة مأيتنا ناكا منيا قن بزاقزي عند الشي ملائكة وردوا يا أخوانا قرآن يكرهونه قرآن يكره هنا إذ تستغيثون يا ربي يا ربي يا ربي ستلو أنتنا نبياتشو لن يستلمنوا ستالكسو من أدركو عند الشي ملائكة أوردكو كان نانتقون لقون هنا نقول إن نزا سنتنا شو زيت أجمت عمسا نزي سنتون هون عند الشي ملائكة سوستمتو أسرارات والتهدورش سنتونو عند ملائكة كون يبقى نبر طيب لمس عند الشي ملائكة أورد الله سبحانه وتعالى من إلى كذا قتلوا وما جعله الله إلا بشرى إنذي عند شي موردكو الناس اللي واقوا النار يشنفوا عدلهم لا لأن أنت يفرى لباتشو لما الرقاقات نو وما جعله إلا بشرى ولتطمئن به قلوبكم دس اللي لا تشنى لمثال عند سو شوف عند شي سسمة أسرارات ونمات نو لمثال إني مثال لستاتشو عند سو ሁለት ሰው አሉ አንዱ በቃ በኃይሉ የተመካ በቃ ይመተዋል ይሰድበዋል ያ ሰው የውድግ ደካማ ስለሆነ ያለቀሰ የተዋረደ ዝም ብሎ ይቆያል አሁን ወንድሙ መጣ የዛ ደካማው ሰው ወንድሙ ምንድነው ታቃላችሁ ቦዲ ቢልደር ነው 300 ኪሎ ኪሎግራም በአንድ እጅ የሚያነሳ ነው ሰባት ሰዎች ከመጡ በቃ ተፍተፋ አድርጎ ገድሎ የሚጥል ነው ወንድሙ ነው መጣ ከሱ ጠጋ ብሎ የሚል የነበረው የተባተ አንተ ማለት ይጀምራል አይደለም እንደ ወንድሞች እንደዚህ አይደለም አንተ ቆሻሻ የተባተ እስቲና ቀረበል እስቲ አሁን ድምጥ ማጠህ ነው ማወጣው ለምን ደጋፊ ስላገኘ አሁን ደሞ እነዛ 313 በጣም ሲጨናነቁና ሲፈሩ ቆዩና አላህ Subhanahu Wa Ta'ala አንድ ሺ መላእክት አወረደላቸው ግን ይላል ملائكوچ እኮ ተዋግተው ሊያሸንፉ አይደለም طيب ምንድነው የጌታዬ ላላ ማሸነፉና ማሸንተኑ ከኔ ነው ግን እነዚህ ተስፋ እንዲሰጧችሁና እጥሚኢናን እርጋታ እንዲሰጧችሁ ነው وما جعله الله الا بشرى ولتطمئن به قلوبكم طيب ومن نصر الا من عند الله ድሉ ግን ከአላህ ነው የሚመጣው እንጂ ከእናንተ አይደለም مليون بتهون انت لتشنفوا تشلو ان الله عزيز حكيم الله نو تلقو يما يتشال جيتا اسو نو يلال يا سدسنيا نو ادلم سبعتنيا مسالا كني جا تملكتو اهون سبحان الله العظيم ان ذا قريش سيمطو سنت جمل تچنو وها متا خمر متا مغب متا بل አንድ ኦርኬስትራ መጣ ከነሱ ጋር ኦርኬስትራ ሙዚቃ የሚመቱና የሚደንሱ የሚጨፍሩ ሴቶች አመጡ ሙስሊሞቹ እያዩ እየሰሙ ግመል አርደው በሬ አርደው እየበሉ እየጠጡ ይጨፍሩ ነበር እነዛ ግን ምስኪኖች አንዳንድ ሴፍ ብቻ ነው የወጡ የሚበሉት ነገር የለም ምክንያቱም ለጦርነት አልወጡም አልተዘጋጁም አሁን ውዱእ ለማድረግ ውሃ ታጣ ሁለተኛ ደሞ ሊጣቸው የሚያበኩት ውሃ የለም ሶስተኛ መሬቱ ድርቅ አለ እዚህ ላይ ፍይተ ላይ ጦርነት አለ ዝናብ የለም ረህማ የለም ምን ይደርጉ አላህ ስብሐ ወተዓላ ምን አላቾ ወዩነዝሩ አለይኩም ሚነ ሰማኢ ማአን ሊዩጠሂረኩም ቢሂ ወዩዝሂበ አንኩም ሪጅዘ ሸይጣን ወሊርብጠ አላ ቁሉቢኩም ወዩሰብተ ቢሂ አልአቅዳም ቀጥ እንድትሉ አላህ አላህ አላህ አላህ ዝናብ አወረደና ዝናቡ ምን ሆነ ታቀለ የመጣው ውሃ ለሰሃባዎቹ ብቻ ለነዛስ ውሃ የለም አንዳንድ ዑለማዎች ደግሞ ምን ይላሉ ዝናብ መጣ አለ ለሰሃባዎቹ ጤናማ ዝናብ ወረደላቸው አለ ለነዛ ድምጥማጣቸውና ጭቃ በጭቃ የሚያደርግ ዝናብ መጣ ይላል አላህ ምን ይላል ወዩነዝሉ አለይኩም ሚነ ሰማኢ ማአን ليش ليطهركم عندو جنوب الله عندو وضوء ما رجع طا عندو وهاله متطات يفلقال ليطهركم به ويذهب عنكم رجز الشيطان بلباتشو فراتشا ان عندو مفرات منامن شيطان ياسجبالاتشو يان نجر اندي يوطلاتشو نو وليربط على قلوبكم ويثبت به الاقدام اقراتشو يعني لباتشو ጭንቅላታችሁ በመፍራት ላይ የሚንቀጠቀጥ የነበረው ቀጥ አደረግናችሁ ዝናብ አወረድንላችሁ ይላል እሺ ስምንተኛው መሳሪያ ተመልከቱ እንግዲህ አሁን እነዚህ መሳሪያዎች አሜሪካም የላቸው ወላ አውሮፓም የላቸው ወላ ሩሲያ የላቸው ይሄ አላህ መሳሪያ ነው ስምንተኛ መሳሪያ ተመልከቱ إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا سألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان لملائكوتشو عند تلك أواجه تستي من دنو إن أنت ملائكوتش هن سحاباوتشو تورنت كفتو سيواقو جنا يسحابيو سيف يسحابيو سيف بمشركو راس سايودك أنت ملائكة قدمه أنغتون كرتو يلال قدي ملائكوتشو بدن بنو يتواقو الزا إن من يلال أندو አንድ ከቁረሾቹ ነው የተማረከ ከዛ ከተማረኩት አንዱ ምን አለ ምን የሚገርም ነገር አየህ አሉት ኢንተርቪው ያደረጉት ምን አለ ታቃለ ያኺ እኔ አንድ ወንድሜ ያየሁት በፊት አንዱ ሰሃቢ መጥቶ እሱን አንገቱን ለመቁረጥ ሲፈልግ ገና እሱ ሰይፉ ሳይልክ ያኒ አንገቱ ይቆረጥ ነበር አለ ምንድነው እንል ነበር ለካ መላእክቶችም ሆናቸውን አወቀን ይላል ሰሃባዎቹም እንደዚህ መሰከሩ እኔ ገና አንገቱን ለመቁረጥ ብዬ እየወረድኩ ሲሄድ አንገቱ ተቆርጦ ይቆያል አለ ማን ነው እነሱ መላእክቶች ወርደው ጦርነት ልክ ጎን ለጎን ከሰሃባ ጦርነት ያካሂዱ ነበር هذا ما اتفق به جميع العلماء علماء يتسمموበት ይሄ ነገር መጨረሻ ዘጠነኛው መሳሪያ فلم تقتلوهم اهون ትልቁና መጨረሻ ጦርነት መጣ መሳሪያ አሁን ያጣነው እሱ ነው በደንብ ስሙኝ የቁስ ስብሐ ተዓላ فلم تقتلوهم ولكن الله قتلهم ان انت ጦርነት لا يغني من جوع ولا يسمن بان انت ጦርነት ምን ያደርጋል 313 ሰይፍ ይዘህ ይሄን ነገር አሁን በአሁን ጊዜ ስንተረጉመው ራሽያ አሜሪካ አውሮፓ ሀገሮች በሙሉ أستراليا كندا بمولو سبسو السيس انت مساري على شو بومب قنبلة ذرية فانتوم أوروبلان او اندومو من عمتو على منم بايلوت يمتهدو هدا دبدبا يمتمتاو فنجا عمتو عند قزي كودكي هيروشيما انا نغاساكي اكاتالي كزايب اللي تمتاهون يهلو كنسو غالي عند بولو اللي هلت انيا امستا كل بيليان ناتشو هلت انيا يهن هلو يلنم ያጣነው ይህች አያ አሁን የሚቀራላችሁ ነው فلم تقتلوهم ولكن الله قتلهم وما رميت اذ رميت يا محمد يا صحابه ጦራችሁ ብትወረውሩም ሰይፋችሁ ብትልኩም እኮ ምንም አይሰራምሱ وما رميت اذ رميت ولكن الله رمى وليبتلي المؤمنين منه بلاء حسنا ان الله سميع عليم سنزي بمجرشا مناله ان انت ياشنفاچو انداي مسلاچو يا محمد يا صحابه والله ان انت ابن ما لدرجاچو من نو انغدي ان الله فلم تقتلوهم ولكن الله قتلهم قلت ادلمي አረብኛ የሚያቀሰው ያቃል ይሄ ነገር አይአቅም ያው ቁርአን በሶስት ይከፋል የተማር ነው አንዳንዱ አላህ ብቻ የሚያቀው አንዳንዱ ያን ዑለማዎች ብቻ የሚያቁት አንዳንዱስ ምንድነው ማንኛውም አረብኛ የሚያቅ ያቃል አይደለም ይሄ ከነሱ አንድ ነው فلم تقتلوهم እናንተ ሰሃባ ሙሽሪኮችን አልገደላቸውም ولكن الله قتلهم حقيقة الله نو يجدلاچو طيب يا ربي انيا كو طور طور ورورن لك نبر وما رميت اذ رميت ولكن الله رمى الله نو انجي انت ما من ترغاله سلازي نصرك الله نو نصرك مسارع بذات ادلم نصرك طور بذات ادلم نصرك منم ادلم الله سبحانه وتعالى كفلج يولاچو 9 مسارعوچ امريكا يللات ولا روسيا الى اللات مساريعه يتكسكوت اهون يتال انزي مساريع يلم اهون لمن يلم بالبيتوچو سلللو انما ناتشو بالبيتوچو ياچن ايا نامطات وان جندنا لهم الغالبون عنده صحابين عنده تلك عالم نو تاقالاچو الشيخ الشعراوي يميبالو يغبص تلك مفسر نو ياچن ايا كل غزي يتكسنا مناله اهون اكو الله የኔ ወታደሮች የሉም ይያለ ነው አው የሉም وان جندنا لهم الغالبون የኔ ወታደሮች እኮ አሸናፊዎች ናቸው እስከ يوم القيامه ይላሉ طيب ለምን አናሸነፍም ምክንያቱም እኛ الله جندوች አይደለንም ይሁሉ የጠየቀዋቸው ታቃላችሁ ابو انس የመለሰው ያን እስከ فجر بنናገርም አጠቃላል የሆነችው አረፍተ ነገር ይህች ነች وان جندنا لهم الغالبون ወታደራችን ያሸንፋሉ طيب يا جيتاي አሁን ለምን አናሸንፍም ምክንያቱም እናንተ የኔ ወታደሮች አይደላችሁ ለምን ያንተ ወታደሮች አይደላችሁም ምክንያቱም ቁርአን ጀርባችሁ ሰጣችሁ ለቁርአን የነቢያችን ሐዲስ ጀርባችሁ ሰጣችሁ ለዚህ ሐዲስ እና ቀኝ ስላችሁ ቁርአን ግራ ተሄዳላችሁ እረ ተቀመጥ ስለህ ቁርአን ትቆማለህ እንደዚህ ስለሆነ የኔ ወታደሮች አይደላችሁም ይላል سبحان الله العظيم يا اخي انيا منجدو طفان كو والله العظيم زين بلن بقى امريكا روسيا منامن ستل يا اخ عند كان الله بل الله ستل ونت ونت مندو منو سريجا سريكا سريكا ونت شنو ياسلقسال علقسش كو اهتاچن ويم وندماچن انا يا الله وتادروش نهوننا انكون امريكا نجسا نعم والله يعني تقلال لا انزي كفاروش لبساتشو بتاولقنا بانتياتشو بتي طهارا يللو ناتشو لكن سبحان الله امستقن استنجا ارغن بوضوء بطهارا يمنسجدو انزا طهارا يللاتشو انا بتام الله ان يمياقو اغراتشو براساتشنا ودقو سچفچفون ييتايو نو سلازي اونته نو اني يي نغر بلو ايدنقنيم اسلام يتشفشف نو يتبدل نو والله العظيم اني قرانن بدب بارج سلا يهوت يهم هون نو يالبت انجي اهو يهم هون يالبت نو ملو سلازي يزاري انغدي والله يالسب نو عند ساعات اندغنا چمرن لكن لب سيفندا سيقطا لب سيازن يما يناغرو نغير يلمنا بزي يزاري تفسيراتشن اتقاللالو ان شاء الله بسمانو النسرة إن شاء الله بسمانو من نسرة سوشي أدرقن أقول قولي هذا وأستغفر الله لي ولكم والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين مايك لأبو أثيمين ستواله إن شاء الله الله بتقام دكاموشنا بتكبير أهون بزي بسعود عربيا يسلام أقرنو يتوحيد أقرنو والله سبحان الله بمسجد سن قبع ብዙ ሰዋት ተሰባውን ተክቢር ለማድረግ እና አንተ በዛ ከኢማሙ በስተጀርባ ቁጭ ብለን ትንሽ ድምጻችን አላሁ አክበር አላሁ አክበር ስንል ሁሉ ያስተውሳልና አላሁ አክበር አላሁ አክበር ይላል ከነሱ ስለዚህ አሁን ሰው በየት ነው ያለው ጭንቅላቱ በቃ ወጥቷል እና ይህ ነገር በጣም ተገቢ ነው እንዲያውም ካንደኛው ዙልሐጅ ጀምሮ እስከ አራተኛው ዒድ ነው የሚቆየው በተለይ በተለይ አራተኛው ዒድ አخر ايام التشريق اسك عصر درس تكبير ታረጋለ كلهم ذكر يبلطه بالذي كان بالذي قنات ማለት ነው هو تكبير وصيغته الله أكبر الله أكبر الله أكبر لا إله إلا الله والله أكبر ولله الحمد ست وطية يسرات تلالج واند دمو لبس سفيكونا يسفى يادرقال عند دكتور دمو ما شاء الله انتن يادرقى اندزيل للشلال بتلي بتلي بالنزي كانت بكشوح بالدمس بسوك بمكينة بنتنو بنتنو بلو هنو سو تكبير الله تكبير اندي سما دسي لوال سيدنا عبد الله بن عمر اندزي نبارو قالو يعني سوسو شيزنا استباك نيدنا بسوق استننغدي لالو مندنو متنغدو اني نهدي لالو الله اكبر الله اكبر يلو بلو ود سوق يغبونا ينسون دمص بمسمات نغاديوچو بمولو اندزي الله اكبر يلو نبر سلازي الله يحب هذا التكبير وخاصه الى ايام التشريق بعد صلاه العصر عصر كتسجد يقومال معناتنو انا ايه نجر اونتينو كبغو غا يميهدنو كحجو غا يميهدنو كسو تطما تساسرو يميهد نجرنو انا هون تكبير النافزا بتلي بتلي چوه بله بمنغدو ايه بتام يتودد نجرنو صحاباتو يميادرغوت ينبرنو گن بنيا سلالتلمده بزو ان سماو سلازي اهونم يقرو كان بزو نو ان شاء الله አራት አምስት ቀን ይቀራል 6 ቀን ይቀራል በተክቢር እንምላው ነው ምለው ይከونه ከጥያቄ አቡ ዑሰይምን ጥያቄው ካልተሳሳትኩ መርሱ ይሄ መስለኛል ተክቢሩ ከሐጅና ከበግ ማረዱና ከዒዱ ከሁሉም የተሳሰረ ነገር ስለሆነ አላህ ይሄን ድምጽ ለመስማት ደስ ይለዋል እሺ ቁርአን ትቀራለህ ምንም አይደለም ተስቢህ ታሊል ታደርጋለህ ግን ለየት ብሎ ይሄ ነብያችን ሰለላሁ ዐለይሂ ወሰለም ተክቢር በጣም የተወደደ ነው ለምሳሌ يوم الجمعه يوم الجمعة بتقام يتوددوا ذكر مدنا وبنل صلاة على النبي صلى الله عليه وسلم نو نا بتقام بزو بزو صلاة على النبي بالتارق يوم الجمعة بتقام يتوددوا نقر هنا بزي كأنه متكبير نادر قال إن شاء الله نعم ومسيها ما يخلان شي السلام عليكم ورحمة الله وبركاته يسمعك السلام عليكم طيب جزاكم الله خير أستاذ الله جزاكم بجنة الفردوس الأعلى يكفلوت لم يارقوا لنهلو عندي تهتاتشن والله يبدأ من متودوت